ምንድን ነው ችግሩ? ዛሬ ባዳኒ ምንም አልገባኝም። የእናንተ በደንብ ይሰማል፣ እኔ ጋ አሮን ነው። እሺ ቅም ነው። ምን ላይ ነበረ? በባለፈው ሳምንት ምን ላይ ሱረቱ አበስ ላይ ያቆም ነው መኪያህ መሆኗን ጠቅሰን በውስጧ ያዘለቻቸው አንቀጾች 42 መሆናቸውን ጠቅሰን እንደዚሁም ደግሞ ከሱረቱ ነጅም በኋላ መውረዷን አይተናል። መቼም ሪቫይዝ ማድረግ ፈልጌ ነበር፣ ግን ብዙ ሰዓት አሳለፍን። ዝም ብዬ ካቆምንበት ብቀጥል እመርጣለሁ። የቁሉ ላሁ ዐዘ ወጀል አላህ ስብሓነሁ ወተዓላ ዛሬ በምን ጀምረው አያ ላይ ምን ይላል? ቁቲለ ልኢንሳኑ። ቁቲለ የምትለዋ ቃል ላይ ነው ምን ጀምረው። አልኢንሳኑ የምትለዋም ቃል ላይ እንመጣለን። ማ አክፋ የምትለዋ ማም ላይ እንመጣለን። አንድ በአንድ እንሞክራለን። ቁቲል የአረብኛ ቃል እንደምታውቋት ፊዕሉ መጅሁል ነች፣ የሚለው የመጣች ቃል ነች። ቃላዊ ትርጓሜዋ ግልጽ ነው፣ ሁላችሁም በብዛት ታውቁታላችሁ። ቀተለ ገደለ ማለት ሲሆን ቁቲለ ተገደለ ነው። ወላኪን ሀዚህ ልከሊማ ተእቲ ፊ ልቁርአን ከሲራ ብዙ ቦታ ላይ ቁቲለ የምትለው ቃል ላይ ተጠቅሳለች። ፈሚን አልዑለማኢ መን የቁል ከዑለማዎች መካከል ኢነ ማዕናሃ ሉዒነ ከዑለማዎች መካከል ቁቲለ የምትለው ቃል በቁርአናዊ ትርጓሜዋ መሰረት ሉዒነ ማለት ነው፣ ተረገመ ማለት ነው፣ ከአላህ ስብሓነ ወተዓላ ረሕመት ራቀ ለማለት ተፈልጎ ነው ያሉ አሉ። ولكن الذي يظهر تككلنياونا بالطام تقبايت يالو جن ان معناها اهلك او اهلك اطفانا اهلك ياو لطفات تدرجنو سلازي قتل الانسان يسو لج لطفات تدرجنو اون علماوچ دمو قتل لا رغونا من اندالو تاقالاچو مل مراد بالانساني የሰው ልጅ ሲባል ምን ለማለት ተፈልጎ ነው? አንዳንዶች ምን አሉ? ሁና አልካፊር ኻሳ፣ እዚህ ጋር የሰው ልጅ በሙሉ ለጥፋት ተዳረገ ሲባል ለካፊሮች ብቻ ነው የተፈለገው አሉ። ወለይሰ ኩሉ ኢንሳኒን ለማለት የተፈለገው ሁሉ የሰው ልጅ አይደለም። እንዴት ሲባል ሊቀውሊሂ ፊማ ባዕደሁ፣ እንግዲህ ቁቲለ ልኢንሳኑ ካለ በኋላ የመጣውን ቃል መሰረት በማድረግ ምን ማ አክፈረህ፣ ለክህደት ምን ዳረገው፣ ለክህደት ምን ሳበቃው ስለተባለ ያው ለካህዲያኖች ብቻ የተመለከተ ነው አሉ። ወየሕተሚሉ አን የኩነ አልሙራድ ቢልኢንሳን ልጂንሲ፣ ሌላው ሁለተኛው ትርጉም አልኢንሳን በሚልበት ሰዓት መላውን የሰው ልጅ ያጠቃልላል ነው። እንዴት? ሊአነ አክተረ በኒ አደም ኩፋር። እንዴት ሲባልማ እንደሚታወቀው በአብዛኛው የሰው ልጅ ከሃዲ ነውና ነው። ከማ ሰበተ እንግዲህ እንደሚታወሰው ፊል ሐዲስ ሰሒሕ ሰይ በሆነ ሐዲስ ላይ እንደተረጋገጠው አናላሃ የቁሉ የውመ ልቅያመቲ፣ አላህ ስብሓነ ወተዓላ በቅያማ ቀን ምን ይላል? ያ አደም፣ አደም ሆይ ይላል አባታችንን አደም አለይሂ ሰላቱ ወሰላም። ፈየቁል አደም አለይሂ ሰላቱ ወሰላም ምን ይላሉ? ባንስ ለበይከ ወሰዓደይክ ይላሉ። አቤት ሆይ አምላኬ፣ አቤት ሆይ ምን ልታዘዝ ይላሉ። ፈየቁል አላሁ ዐዘ ወጀል አላህ ሱብሓነሁ ወተዓላ ምን ይላቸዋል? አኽሪጅ ሚን ዙርየቲከ በዓታ። እየሰማችሁ ነው ያ ጀማ? ጸጥ አላችሁ እኮ። أخرج من ذريتك بعثا، أي أخرج من ذريتك قوما، كانت زروج مكاكل هزبوتشين أو تاي بلن وديت إلى النار ودى أسات يمي ماقدوتن كانت زروج شست أو تاسووتشين. فيقول أباتاتشن آدم عليه الصلاة والسلام بانصارو من إلالو يا ربي جيتاي هوي وما بعث النار اي وما قوم النار، انزيه يا سات سوتش انما ناتشو ምን ያህል ሰዎች ናቸው ብለው ይጠይቃሉ። አባታችን አደም አለይሂ ሰላቱ ወሰላም አላህ ምን ይላል? قال من كل الف 999 ከእያንዳንዱ 1000 ሰው ከእያንዳንዱ 1000 ሰው 999ን ያክል ህዝቦችን አውጣ ይባላሉ። ከአንድ ሺህ ሰው ጀነት የሚገባው አንድ ሰው ብቻ ነው ማለት ነው። እንግዲህ ተመልከቱ፣ በፐርሰንቴጅ እንኳን ስናስቀምጠው ከአንድ ሺህ ሰው የሚያልፈው ኢኽቲባሩን የሚያልፈው ኢምቲሃኑን አንድ ሰው ብቻ ነው። ስለዚህ ዑለማዎች ምን አሉ? አልኢንሳን በሚባልበት ሰዓት يشتمل ويحتمل كل الإنسان المراد به المراد اندالوت اندا تسمعما نو بالإنسان الجنسي باتك على يسون لجنو ببالم ياسكيد اللالو واتام وردقن النزين هلت معناوش لببالو عندن يو قتلا بمعنى لعينة اندا تبالا ترقم بميلو اندا تترقم ترجم سيبال كالله رحمة راكا لما لا تندى تفلقنو هلت تنياو قوتيلا بميبال بتساد اوهليكا لتفات تدار رقنو عال انسانو دميلو سمت عدمو عندانو تشو لياو لما لا تتفلقو الكفار خاصانو والو للون يوچو دمو اي عال انسانو الجنس باتتك على يسو لجنو والو هلت تنياو نا هلت تنياو نتب رايت رايت رقا تشو تلفو ما اكفره ما أكفره بمثلوا على يدك مو عندما يتاوكو أن ما جي ما يمثلوا أكال استفهامي يعني تشالو أكالو لما تأييك آي من التكام بات ما نتشي ما أكفره بلو مالت أي شيء إن أكفره من دنو ياس كفره من دنو لك هدتي دار رقو بميلو ترقمو تال ما الذي حمله على الكفر؟ وقال بعض العلماء إن هذا من باب التعجب استفهامية ساتو هنالو ليست الاستفهامية بل التعجب لا أقرموت أينت يقلالة سلتنو أنديت سبال ما أكفره يعني ما أعظم كفره أنديو يزيه كهدت كفاتو من ياكلنو بميل عينت عقلالت سلت يا عقرموتنو قتل الانسانو يسولج لطفات تدارق ما اكفره انديو لكهدتنا لكفر مدارقو يميدنكنو عينت عقلالت سلو سلزي ما استفهاميةونا لج استفهامية بميلو بعد ايايك زي ترقمنات كونه لكهدت يدارقو من دنو بميلو سي ترقم بتعجب كونغن يقرمال يدنقال لمن لكهدت النالة كفر مدارقو ودميلو ندال لنو قلتنو يا جماعة اني قانا تشو قلتنو ويساعد اللم قلتنو عرلا اشي انكتل من اي شيء لمهنو كمن دنو خلقه كمن دنو يفتره او نزيقا الله سبحانه وتعالى ايت ايك ارلم السوء عدت ايك اوش من اندم يبالو تاك اللاتو استفهام التقريري الواتشوان استفهام التقريري مالت من مالت نو يو عدت ايك سلتو لما استمر عدت ايك سلتو بوست اياك ان لما اتش عرعينت نونجي ملسو سايتاوك كرتو ايدلم قبطات شوالان اندي ملسو سايتاوك كرتو سايهون بامبا بيولاي با عداماتو لاي يماوك ان فلاغوت لما اتش عر سلتا فلقنو لمسالي انيا باننگا غراتشن مناوك اللن لمسالي عندن سو سر عندن اگر لما سردات سنفلق ما سر ردات ስለምንፈልገው ነገር በቀጥታ ከመናገራችን በፊት ምን እንለዋለን? ለምሳሌ ስለ ሀገር ያወራን ነው፣ ስለ አንዲት ከተማ እየተጫወትን ነው። ስለዛች ከተማ እኔ በትክክል አውቃለሁ፣ ወንድሜ ፉላን ኢብኑ ፉላን ደሞ አያውቅም። ወንድሜ አያውቅም ምን ላለው? ለመሆኑ አንተ ስለዛች ከተማ ታውቃለህ እንዴ? ይለዋለሁ። አሁን እዚህ ጋር በሚጠይቀው ሰዓት መልሱን አውቀው ነው የሚጠይቀው ግን ሲያደምጠኝ ነገር ግን እኔን በሚሰማኝ ሰዓት ትኩረት እንዲሰጥና መልሱን በጥሞና እንዲያዳምጠኝ ስለተፈለገ ነው ገባችሁ አልገባችሁም ያ ጀማዓ ስለዚህ አላህ Subhanahu Wa Ta'ala እያወቀ ምን አይ ሸይን ኸለቀሁ ለመሆኑ ከምንድነው የተፈጠረው ከምንድነው የፈጠረው መልስ ስለተሰጣው ኢስቲፋሙ ተቅሪሪ ይተባለ ምን ኑጥፈቲን አንኑጥፋ في الاصل الماء القليل نطفه بلو مالت الماء القليل نو مالتم ياو طبتا عند مالت نو من نطفه كطبتا تفطر خلقه ياو كطبتا فطرو فقدره فقدره بالدم ومن مالت نو متناو مالت نو يسون لج كطبتا كتفطر بهالا اندزيهم متناو ثم انقديه بميمتنو ساعات الله سبحانه وتعالى اندمي تاوقو اتشي ماء الرجل الدافق نج منو نطفوا كتباتاي صوتا يمتمنج يونتشوا طبتا يخرج من بين الصلب والترائب بوند لج يجربا اطنتنا اندزيون بدرتو يلاينيو كفل لاي توطالج يلقيه في الرأف رحيم المرأة بسيت ليج ما عصل لا يطال لا يدرغاتال فتحمل انقدي من يدرغوال من تدرغالج اسوان بانصارو تصنسالچ نو سلازي فقدره اي جعله مقدرا اطوارا من معناتنو يتلايو يهيوت ودتوچين انديالف ادرغو متنو فطرو اندميتاوقو يسو ليج فطرته اكالو غنا بناتو ما عصل لا سينور መጀመሪያ ለ40 ቀን ያክል ንጥፋ ምን ይሆናል የፍትወት ጠብታ ይሆናል ثم علقه ከዚያስ በኋላ ይረጋደም ይሆናል ثم مطغه ከዚያም በኋላስ ምን ይሆናል አው የሚላመጥ ስጋ ያክል ይሆናል ከዚያም በኋላ الله سبحانه وتعالى ምን አለ ثم السبيل ከዚያም በኋላ መንገድን يسره ገር አደረገለት السبيل بمعنى الطريق نو ثم السبيل بمعنى ثم الطريق يسره اي سهل له لسولج باتكا لاي غرا درجلت لسولج الله سبحانه وتعالى منجدن غرا درجلت سيبال من لما لتفلقو نو كتبال يسر له ثدي امه يتغذى بهما قبطاتشوال የሰውልጅ ገና እቺን ዓለም በሚቀላቀልበት ሰዓት በደንብ ማየት መመልከት በደንብ መስማት ማዳመጥ በማይችልበት ሁኔታ ላይ ይያለ የሚያስፈልገው ነገር መጠየቅ የሚሻው ነገር ማፈላለግ በማይችልበት አቅም ላይ ይያለ አላሁ Subhanahu Wa Ta'ala ግን በጥበቡና በችሎታው ገር አድርጎለት ገና ከናቱ ማጸን ዱብ እንዳለ ነው የናቱን ጦት አፈላልጎ በተፈጥሮ ያገኛል ዘምበሎ ማመላከት ብቻ ነው አይኑን ጨፍኖ ጆሮውን ዘግቶ ወደናቱ ጦት ካስጠጋው ግን ምንድነው እምፈልገው ብሎ አይጠይቅም እንዴት አድርጌ ልጥባው አስተመረኝ አይልም አላህ Subhanahu Wa Ta'ala በተፈጥሮ ምን አድርጓል ثم السبيل يسره መንገድን ገር አድርጎለታል ነው ይህ አንደኛው ትርጉም ነው ሁለተኛው وهو ቀኑን መንገድ አላህ Subhanahu Wa Ta'ala ገር አድርጎለታል والفلاح ስኬታማ የሆነውን መንገድ አላህ ገር አድርጎለታል وذلك يام የሆነው بما ارسل رت ማለት ባጠቃላይ መልእክቶችና እንደዚሁም ደግሞ መጻሕፍቶች የሰውን ልጅ መንገድን ገር እንዲሆንለት አድርጓል ነው ስለዚህ ثم السبيل يسرا በሁለቱም አይነት መልኩ ልናየው ልንተረጉመው ይገባል እንግዲህ ልብ ይያላችሁ እንደምትሄዱ ተስፋ አድርጋለሁ ነው ከዚያም በኋላ في آيات التالي በቀጣዩ አያ ላይ الله سبحانه وتعالى مناله ثم أماته ከዚያም በኋላ ለሞት ዳረገዋል ገብታችኋል أماته ለሞት ዳረገው ለሞት ከዳረገው በኋላ فأقبره أي جعله مدفونا او የሚቀበርም አደረገው ለሞት ዳርጎት እንዲሁ አልተወውም ይለቀስ እንዲቀበር ራሱ አደረገው وهذا إكراما وتحريم واحتراما. إيه انقدي من دنو كتبالة لسولج كبرنا لك إنانو، لأن البشر لو كانوا إذا ماتوا كسائر الميتات عند ليلوتش انسساوتش متانوتش بيونو ترمى في الزبالي انقدي بقو شاشا بوتانا ما تراك أمي علي بيتالو لكان في ذلك إهانة عظيمة للميت ولأهل الميت. لما تشم بيتسابوش اجيك بتعم ركستنا وردت بهون نبر جن الله لسولج كبرن سلسطو لموت كاستو اوك اوالا دقمو ياو مكبرن بكبر بوتالاي ماسك امتن استمارونو. ولهذا قال ابن عباس رضي الله عنهما في قوله تعالى فأقبره لزينو حبر الأمة يونت عبد الله بن عباس فأقبره يمتلو عن قال سترقم منالو أي أكرمه بدفنه ينالوت يسون لج بمكبر كبر ستو يسون لج انجده يكبر سنسرعت بمستمر درجان لقسو اندزال مال التفلقونوالو. ثم إذا شاء أي ثم إذا أراد أو كزيام الله الصبح بشا ساعت أنشره بمعنى بعثه أو كزيام بهلا الله بشا ساعت من هذا الرقو يكأسك سوانو. متى بعثه يوم النشور بكسكساك أن الله يكأسك سوان ليجازيه على عمله أو يسرعون التيتي عصا يوزند الله سبحانه وتعالى يكسك سؤال، يعني أنه لا يعجزه عز وجل أن ينشره. انقدي الله سبحانه وتعالى يسون لجمكسكس أي سانومنو، لكن لم يأتي أمر الله بعد قن يا الله سبحانه وتعالى والساني وقناء الدرسم. كلا في آيات التالي بكتا يؤالي الله سبحانه وتعالى من أله كلا أله، هذا كلمة الردع والزجر ملواتنج لب بلونجدي كلمة الردع والزجر بلو مالت يكلكل يكوتب يسولج لما يقضي لما بمعنى لم نو يمتهنو لما يقضي بمعنى لم يقضي أو لم يقضي سبال ابن جرير الطبري رحمه الله منالو لم يقضي أي لم يؤدي ما فرض عليه أو يكلكل لم يقضي مالت من لمالت تفلقونه لم يؤدي أو التززم وينم دقمو عفوا ألفت أمم ما أمره أي ما أمر الله الله سبحانه وتعالى يززون يسولج التقبرم يسولج تكبر لاي على عالم عندنا وترقمنا كلا هلتنا وترقم دمو يكلكل يكوتب لما يقضي أي لم يقضي لم يقضي سبال لا يفعل حتى تقتضي المدة الله سبحانه وتعالى ألو على درقوم ألو السنم ما أمره أي ما قدره الله يوسناون وساني تكبر لاي على ولوم لمن حتى تقتضي المدة سمرح أم مسلمة نور جنة حرم يسمال أوكي إسلام نج أي سما مالتشكو عندن يو ترقوم لاينو يا جماعة ودولتن يو ترقوم لمتا بليس بدن بنا بتمنا تكتاتلو عندن يو ترقوم كلا يكوتب لما يقضي أي لم يؤدي ما أمره أي ما فرض عليه الله بسولاي قديتها درقبة النقر يسوليج تكبار على درقب منو يعلفنو ولولتن يوترقم سمتها كلا يكوتب كلا يتنكك كلا انقدي يكلكلنو لما يقضي أي لا يفعله الله سبحانه وتعالى على درقب منون ما أمره أي ما قدره الله يوصنون وساني تكبر لا للرقم لمن سبال حتى تقتدي المدة جزيوس كم يالكدرس يسولج الموتو التكسك أسمنه ويفرغ القدر من بني آدم ممن كتب الله تعالى أنه سيوجد من قديه አላህ ሱብሃነሁ ወተዓላ ሁሉ ነገር ቀድሮታል ሁሉ ነገር ወስኖታል ሁሉ ነገር በፍርዱ ላይ አስቀምጦታል ያቺ የወሰናት ቀንና በፍርዱ ላይ ያስቀመጣት ጊዜ እስከምትመጣ ድረስ አላህ ሱብሃነሁ ወተዓላ አላደረገም የሰውን ልጅ ከሞተበት አልቀሰቀሰም ነው ሁለተኛው ትርጉም ما امره يمثلو اي ما قدره الله يوصناچو وسانوچ تكبار لا الوالو انديت كتباله غزياچو አልدرسمنا وقتاچو አልدرسمنا يسو ليج متشي موتو متشي متشي تولدو متشي انديميموت متشي انديميقسقس الله لياندندو مودا اسقمطوال غزين اسقمطوال يا غزي አልدرسم نو ولتهنياو ترغو وفي ايات التالي بقطايو علاي فلينظر الانسان يسو لج يملكت الى طعامه ودم مغبو يملكت من اين جاء ومن جاء به وهل احد خلقه انذي المسرتاي طياقيوچ بوستو يانشراشر نو من اين جاء يمي بلاو مغب كيت ني ميمطاو ومن جاء به ما نو سيامطالت وهل احد خلقه ከሱጭ ሌላ ይፈጠራቸው አሉ እንዴ እነዚህን ይሰብበት አና ሰበብነል ማአ ሰባ አው የሰው ልጅ ምግቡን ይመልከት የሚቀለብበትን እህል ያስተውል ካለ በኋላ አላህ Subhanahu Wa Ta'ala ራሱ ምንጩን ሲያስረዳ ምን አለ አና ሰበብና አይ አና አንዘልና እኛ አኮ አወረድን አልማአ ወሃን አወረድን صب اي تنزيلا مورد اورد ثم شققنا الارض كزيان بهالا مدرن سنطاطقن شقا ما سنطقن سنطاطقن بعد نزول المطر بعد نزول المطر عليها تتشقق بالنبات እንደሚታወቀው ከላይ ከሰማይ ውሃው ከፈሰሰባት በኋላ በተለያዩ እህሎች በተለያዩ እንግዲህ ነባቶች ምን ተሆናለች ተሰነጠቃለች እሺ አኽቲ አመግፊራ አብሽሪ ለመለስ እንደ ፈልየንዙሪ الانسانو ወደ ፈልየንዙሪ الانسانو ለመለስ ፈልየንዙሪ الانسانو ينظر የምትለው አቃል የመጣችው እኮ ነዛራ ከሚለው ቃል ነው ነዛራ ማየት መመልከት ነው ፈልየንዙሪ الانسان اي فليرى الانسان የሰው ልጅ ይመልከት الى طعامه ودمغبو يملكت الطعام مغب نو الطعام اهل نو انديت سيبال مين اين جاء يمي بلاو مغب كيت متا ومن جاء به مانس نو يا متاو وهل احد خلقه اندياو عند سو نو اندي ياسغنيو نا يفطرو عند اكلاله يلم أنا صببنا الماء صبا أنا صببنا أي أنا أنزل إن يكو أوردن من الماء وهنا أوردن صبا أي تنزيلا صب صب وهنا ما فسسنو أنا صببنا الماء أي أنا أنزلنا الماء صبا أي تنزيلا كزياس ثم شققنا الارض كزيان بوحالا مدرن سنطاطقن شقا مسنطقن كزيان مدرن مسنطاطقن سنطقن اون ازي غا نبر ياقومكوت قدم بعد نزول المطر عليها تتشقق بالنبات مدر اندميتاوقو كلاي كسماي وها كفسسبات بوحالا بتلايو بقاياوچنا بتلايو انغدي እጽዋቶች ተሰነጣጣቃለች ከዚያስ በኋላ አላህ Subhanahu Wa Ta'ala ምን አለ ፈአንበትና እንዲበቅል አደረግን فيها ها የምትለው ضمير የምትመለሰው الى الارض فيها اي في الارض بوسطوا بمنوا بمدرو ውስጥ አበቀልን ሐባ ሐባ ብሎ ማለት እህል ማለት ነው እህልን እንዲበቅል አደረግን እደግሞ አለው فأنبتنا اندي بكل ادرغن فيها بوسطوا اندي بكل ادرغن بمنوا وسط ها يمتلو الضمير يمتملسو ود ارض نو ود مدر نو ሐባ ማለት ምን ማለት ነው? እህል። እህልን እንዲበቅልባት አደረግን ነው። ከዚያስ ወዒነበን ወዒነበን ዒነብ ብሎ ማለት ወይንን እንደ ማለት ነው። ወይን ታውቃላችኋል፣ እንደ የአትክልት አይነት። ወዒነበን እንደዚሁም ወይንን ምን እንዲያደርግ አደረግን? እንዲበቅልባት አደረግን። ወቀድባ ብሎ ማለት ደግሞ እርጥብ ሳር ማለት ነው። እርጥብ ሳርንም እንደዚሁ እንዲበቅልበት አደረግን። ይህ እንግዲህ ብዙ ማብራሪያ አያስፈልገውም። ወዘይቱነን ዘይቱን ያው ዘይቱን ነው። ዘይቱንንም ወነኽላ ንኽል ብሎ ማለት ደግሞ ዘንባባ ነው። የተምር ዘንባባ አለ አይደል እንዴ? ግንዱን አትክልቱን ያው እነሱንም እንዲበቅሉበት አደረግን እያለ አላህ ሱብሓነሁ ወተዓላ ኒዕማውን ጸጋውን ውለታውን እየገለጸ ነው። እነዚህ ያየናቸው የእህል የእጽዋትና የአትክልት አይነቶች ምንም አይነት ማብራሪያ አያስፈልጋቸውም። ችን በላይ በላይ መጻፍ ነው። وحدائق حدائق ብሎ ማለት ጀምዑ ሐዲቃ አይ ሐዲቃ ብሎ ማለት ምን ማለት ነው? አልቡስታን። ስለዚህ وحدائق አይ البساتين የአትክልት ስፍራ ማለት ነው። ቡስታን وحدائق እሺ ኦሞሙኒ በነኮ ምንም ማብራሪያ ያስፈልገውን ብዬ እኮ ነው። ዘይቱን ዘይቱን ነው። ነኽል ብሎ ማለት የተምር ዛፍ ነው። ዒነብ ብሎ ማለት ወይን ነው። ቀጥባ ብሎ ማለት እርጥብ ሳር ነው። ሐባ ብሎ ማለት እህል ነው። እሺ ልረፍ ምስል ፓርት 1 ፓርት 2 እያልኩ ልቆራርጠው። አብሽር የሙሙኒ እሙ ሙስሊማ ቆይ ቆይ፣ በምንኛ ነው የምጽፊው? አልገባኝም። በአማርኛ ነው? በትግርኛ ነው? በእንግሊዝኛ ወይንስ በምንኛ? ንጁም ዋአሌይኩም ሰላም ወረህመቱላህ ወበረካቱ። አያችሁ እና አሳጥሬዋ በትግርኛ እንዴት ነው? ትግርኛውን ዘይቱን ዘይቱን ነው። አዲ ወደይ ምናምን እያልን ነው የምጽፈው። ዘይቱን ዘይቱን ነው። መስጂድ አለ እንዴ? በቃ አንድ ቀን ልላጫውታ። እስከዛው አንድ አማራና አንድ ትግሬ ነበር አሉ። እንግዲህ ከቤታችን እየመጡ አንድ ሼህ ቡና ይጠጣሉ፣ ሻይ ይጠጣሉ። እና ህፃን እያለሁ የሰማዋት ነች፣ አረሳዋትም እስካሁን ድረስ። አንዳንዴ እንዲያውም ከቤተሰብ ጋር እንበሻሽቅባታለን፣ በተለይ እናት ማለት ነው። ያችን ቀን ሳነሳ ትናድ ትቆጣ ነበር። ገና ልጅ ነን፣ እያዳምጥን ነው። ምን አሉ? ታሪካቸውን ሲጀምሩ አንድ አማራና አንድ ትግሬ ነበር አሉ። እህ ተባሉ። አማራው ያው አማርኛ ይችላል። ትግርኛ ተናጋሪው ደግሞ ትግርኛንም አማርኛንም አከታትሎ መናገር ይችላል ተባሉና ስለ ቋንቋ ሀሳብ መለዋወጥ ጀመሩ። አማራው ትግርኛን አያውቅም ነበርና ትግሬውን ምን ብሎ ጠየቀው አሉ። ወንድሜ ሆይ አለው። እህ አለ። በግ በትግርኛ ምንድን ነው የሚባል አለው። ልብ በሉ በግ በትግርኛ ምንድን ነው ሲባል ሲለው ትግሬው ቀበል ላረገና በጊዕ አለው። አስተውላችኋል? በግ በትግርኛ በግ በአማርኛ ሲሆን በትግርኛ ደግሞ በጊዕ አለው። አማራው ሆየ ቀበል ላረገና አረጉድ አለ። አረጉድ እኛስ እንዲያው ሳንታነቅ ነው በግ የምንለው፣ ምን በጊዕ አሰኘን አለ። ምን አሳነቀኝ አለና ቆጭ አለና በሳቅ ሞትን። በዚህን ሰዓት ትግርኛ ተናጋሪ ቤተሰብ ኡኡ አለ። እንዴት ይሾፍብን አለ። ገብታችኋል? ስለዚህ አሁን እንግዲህ እህታችን እየጻፈች ነው፣ አላህ ይጨምርላት። እስኪ እንቀጥል ወደ ደርሳችን። ሐዳኢቃ ጀምዑ ሐዲቃ። ሐዲቃ ብሎ ማለት እንደያየነው የአትክልት ስፍራ ነው። ወሐዳኢቃ እንደዚሁም ደግሞ የአትክልት ስፍራን። ጉልባ ማ ማዕና ጉልባ ጉልባ ወልጉልብ ከሲሩ ልአሽጃሪ። አሁን የአትክልት ስፍራ ካለ በኋላ ጉልባ የምትለዋን ቃል ልብ ብላችሁ አዳምጡ። ምንድን ነው ያልኩት? ከሲሩ ልአሽጃሪ ብዙ አይነት እጽዋቶች ኡሂጣ عليሃ من الشجر والنخيل አሉ። ደሞ ሌሎች ያው ተመሳሳይ በሆነ መልኩ ከትርጉም ሳይወጡ ማለት ነው። በሳቲኗ ወይንም ደሞ ያትክልት ስፍራዋ በምንድነው የሚባል በእጽዋቶች በዛፎችና እንደዚሁም ደግሞ በተምር ዛፍ እንደዚሁ የተከበበችና የሞላች ለማለት ተፈልጎ ነው አሉ። ወጣም ወረደ ግን እናስታርቀው ወሐዳኢቃ አይ ወልበሳቲና ያትክልት ስፍራዎችም ጉልባ ብሎ ማለት ከፊሩል አሽጃሪ በእጽዋት የተጨናነቀች ሆነች ማለት ብዙና በርከት ያሉ እጽዋቶችን ያዘለች ሆነች። منو الانهار ارشام يهونو منو نو حدائق نو حدائق كهونا انده تناغركوت وندمي الانهار حدائق يمتلوك اليمتاتشو مجمريا عدامتين حديقه كميلو نو exactly مغفرة من لسچو garden نو من لو بانجليزينيا ياتكل تسفرانو ميبالو قبتوهال حديقه كميلو يمتاسي هون حديقه بلو مالت حديقه مفرد نو اوكي سيستر نو بروبلم حديقه يميلو مفرد نو سينجولار نو حدائق كونه دمو جمع نو لك اند بساتين البستان مفرد سيون البساتين قال دغمو مندن نو ياو جمع يهونال نو وطام ورده كن لنيا بتام ميمچو garden يميلو والله اعلم وحدائق اندزيهم ياتكلت سفراوچ غلبا باصوات يتچنانقو يهونو ياتكلت سفراوچ وفاكهتن فاكهه يا فروتس منلاچو ناتشو ارا اندي اتكلتوچ وابا ابا يمتلو انقال بدن بادامتو ابا بلو مالت علماوچ منالو نبات معروف الو يتاوقا عينت اهل نو عند العربي عربو جزند يتاوقنو ترعاه الابل يا مالت جملوچي يميغطوت غطوش نو قالو غبطاتوال جملوچ يميغطوت غطوش نو ليلوچ دغمو منالو هي الذي تاكله باطقالاي انسساوچ يميغطوت عينت اهل نو كلكلائي وتبني كلا بلو مالت غطوش مالت سيون وتبني مالت دمو غلبا مالت نو وغيره اندزيوم امساياوچاچو وطام وردهجن وفاكهتن اتكلتوچم وابا بلو مالت ياو غطوش بلوت وابا بلو مالت غلبا بلوت امسايا يهونون نجر لمالت يتفلغو مندنو بلو باچرو እንሰሳዎች የሚጠቀሙበት ለም እንደመግብ አድርገው የሚጠቀሙበት ነው። شيخ محمد بن صالح العثيمين رحمه الله كتاباته ولا تفسيراته ولا منالو ابا بلو مالت نبات معروف عند العرب ترعاه الغنم مالو ترعاه الابل عفوا جملوچ የሚግጡት አይነት ግጦሽ ነው የታወቀ ነው አረቦች ዘንዳሉ ምን የምትለው አንቃል ابا የምትለው አንቃል ሌሎች ደግሞ ተመሳሳይ በሆነ መልኩ በግመል ላይ ሳይሆን በአጠቃላይ አደዋባሉ ሁሉ ማይዱቡ على الارض በመድር ላይ የሚንቀሳቀሱ እንስሳዎች የሚግጧቸው ግጦሾች ናቸው እንዴት ሲባል ልክ እንደ እርጥብ ሳር ግጦሽ ራሱና እንደዚሁም ደግሞ ወቲብኒ ልክ እንደ ገለባ በአጠቃላይ ሁሉንም ያጠቃልላሉ ግልጽ የሆነ ይመስለኛል አሁን ግልጽ ነው ያ ጀማ ኦኬ ይሁሉ ታሪያ ምንድነው መታ አንለኩም ለናንተ መጣቀሚያ ነው ወሊ አንዓሚኩም እንደዚሁም ደግሞ ለእንስሶቻችሁ ነው ይሁሉ ያበቀል ነው ከላይ ከሰማይ ውሃን አውርደን ከመድር ላይ ሰንጥቀን እነዚህን እጽዋቶች እነዚህን አትክልቶች እነዚህን የተምር ዛፎች እነዚህን ፍራፍሬዎች በሙሉ ያበቀል ነው ለከንቱ ነገር አይደለም ታሪያ መታዓን ለኩም ለናንተ መጣቀሚያ ነው ለናንተም ብቻ አይደለም ለማን ጭምር ወሊ አንዓሚኩም እንደዚሁም ለእንስሳዎቻችሁም ጭምር ነው ከዚያም በኋላ አላህ Subhanahu Wa Ta'ala ምን አለ فاذا جاءت በመጣች ጊዜማ الصاخه الصاخه التي تصخ الاذاني جرون يمتادن قروا چوهتنا فإذا جاءتي بمتاج جزي الصاخة مالت التي تصخ الأذاني جرون يمتادن قروا چوهت بمتاج جزي جرون يمتادن قروا چوهت بمتاج جزي كس يالكو يالوت يسافات چسلوننا عرف لبن አዎ ያቺ አደም ቋሪዋ ጩኸት በመጣች ጊዜማ የውመ የፊሩ ልመርኡ አዎ የሰው ልጅ ይሸሻል ፈረ የፊሩ መሸሽ ነው የውመ ቀን ነው አልመርኡ የሰው ልጅ ነው የውመ የፊሩ ልመርኡ የሰው ልጅ ይሸሻል ከማን ሚን አኺ ሸቂቃ አው ሊአቢሂ አው ሊኡሚህ ባዮሎጂካሊ ከሚገናኛቸው ከናት ካባት ወንድሙ ወይንም ደግሞ ካባቱ ብቻ ከሚገናኘው ወንድሙ ወይንም ደግሞ በእናቱ ብቻ ከሚገናኘው ወንድሙ ምን ያደርጋል የሰው ልጅ ይሸሻል መቼ فاذا جاءتي الصاخه التي تصخ الاذان ያቺ ጆሮን የምታደነቁሩ አጮህት በመጣች ጊዜ وامه وابي ከእናቱም እንደዚሁ ካባቱ ይሸሻል الام والاب المباشر بقطتا بيولوجيكالي بنسو اماكانينت كمطابت كناتو ولاج اناتو اباتو وينم ولاج اباتو كنسو يششال والاجداد ايضا كاياتوچو كقدماياتوچو سايقر يششال والجد يفر من هؤلاء كلهم كنزي كله يششال وصاحبته اي وزوجته እንደዚሁም ከሚስቱና ከባለቤቱም ይሸሻል ወበኒ ማለት ምን ማለት ነው ከልጁም እንደዚሁ ይሸሻል እንደሚታወቀው ሚስትና ልጅ ማለት وهما اقرب الناس اليه واحب الناس اليه ለሱ እጅግ በጣም የቀረቡ እሱ ዘንድ እጅግ በጣም የተወደዱና የተፈቀሩ የሰው ክፍሎች ናቸው ولكن يفر من هؤهم ከነዚህ ሁሉ ይሸሻል قال اهل العلم منالو يفر منهم لماذا لمندنو كنسو يمششو لماذا سيبال لمندنو لان لا يطالبه بما فرط في حقهم من ادب وغيره اياچو كنسو علباچو يتبالوتن مبتوچنا حقوچ امطا بلاو اندايطيقوت نو يمششو بدنيا لاي اياله ሐቃቸውን ቢጠብቅ እንኳን ዱንያዊ የሆነ ሐቃቸውን ጠብቆ ከሆነና አኺራዊ የሆነውን ሐቅና መብት ያልጠበቀ ከሆነ ለምሳሌ እንዲማሩ መገፋፋት ዲናቸውን እንዲያውቁ መገፋፋትን ትቶ ማቴሪያላዊ የሆኑ ነገሮች ላይ ብቻ ፎከስ ያደረገ ልጁን ማብላት ማጠጣት ተመጣጣኝ የሆነ ምግብ መስጠት ለጤንነቱ መጠንቀቅ ቁርአን ማስቀራት የለም ተፍሲርን እንዲማር ማድረግ የለም ሐዲስን እንዲያውቅ መገፋፋት የለም በቃ በላጠጣ ነገር አታምጣ ነው ጨዋታው የዚህ አይነት አባት ከሆነ ይሸሻል የዚህ አይነት እናት ከሆነች ትሸሻለች ገብታችኋል እኔ ወላሂ በልጅነት ይያለው ብዙ ጊዜ ታዝቢያለሁ ካደኩ በኋላ ነው የደረስኩበትና የታወቅኩኝ ምንድነው በተለይ እናት ጋር ቁርአን ቤት አብረን ቁጭ ብለን سنቀራ ኡስታዙ ሙአሊሙ ተማሪው በትክክል ያልቀራ ከሆነ ተማሪው በትክክል ትምርቱን ያልተከታተለ ከሆነ አለንጋውን ይመዛል እየለበለበ በደም ባርጎ ይገረፋል ኤኔ ልጅ ያለቀሰ ቤትዳ ወይንናቴ ይሄ ኡስታዝ ደበደበ ይትላለች እናት እየየው ይያለች ትመጣለች ልጅ እንዴት ተነካትላለች ሰነፍናት ምን አድርጋ ነው አይባልም ነይ ውጭ ተብላ ቁርአን ቤቱን ሊወጣች ልጅ አስተውሳለሁ ናውጣ ተብሎ ቁርአን ላይ የወጣው ቃል ተመልከቱ እነዚህ አሁን ለነሱ ቤት ለልጆች ማስደሰት ወይንም ደግሞ የነሱን መብት መጠበቅ ነው ተብሎ ታስቦ ከሆነ is far from the reality ይሄ ከሐቁና ከእውነቱ እጅግ በጣም ይራቀ ነው ትልቅ ከሆን በኋላስ አሁን ደግሞ ምነግራችሁ ችግር በሚስት በኩል ያለው ችግር እኛ ጋር ደግሞ ያለው ችግር ምንድነው ትዳር ይመሰርትና ትዳር ከመሰረተ በኋላ ጥፍት ነው ደርስ የለም ምን የለም ስራ ሲወጣ ሚስቴ ሩጫ ወደ ቤት ነው ለምን ሲባል ቀን ስራ የላት ቀን በቃ ብቻዋን ቁጭ ብላ ነው የምትውለው ማታ ታለቅሳለች እኔ እንድመጣ አልፈቅድም ሱብሃንአላህ። ይሄ ነው እንዴ ሚስት ማለት? ይሄ አይደለም ሚስት ያ ጀማዓ። ምንድን ነው ችግሯ አለን። እሷ ለምን አትከለክልህም አልኩት። ከምን ሲለኝ ስራ ስትወጣ አታለቅስም እንዴ? ወደ ደርስ ስትመጣ ብቻ ነው የምታለቅሰው? ብቻዋን ናት ብላ የምታስበው እሷ ወደ ደርስ ብቻ? እቺ አይነቱ ነች በዱንያ ላይ እያለች ማለት ነው። በቃ ባሏን ወዳለው አፈቅራለው እያለች ውዴ ወኔ ፍቅር ምናምን እያለች ተባብልና ከደርስ ታስቀረዋለች። የቂያማ ቀን ግን አንገቱን አንጠልጥላ ነው የምትጠይቀው። አላስተማረኝም እንድማር አልገፋፋኝም ትሏለች። ገብታችኋል አይደል እንዴ? እንደዚህ አይነት ሁኔታ ላይ ነው ያለ ነው። አላህ ሱብሓነሁ ወተዓላ እኮ ሲያገጣጥም አንዳንድ ጊዜ እኔ እንደው ሂክማ አለው ሂክማ አለው። አንዲት እህት አስታውሳለሁ እያለቀሰች ከልቧ እየተከዘች ለምንድን ነው ባለቤቴ ደርስ የማይመጣው? ለምንድን ነው ባለቤቴ ቁርአን የማይቀራው ሐዲስ የማያዳምጠው ትላለች። አንዳንዷ ደግሞ አይደለም እንደዚህ ልትል ገና ቁርአን ቤት ደርሶ ሲመጣ ከንፈሯን ትለጥጣለች። እስካሁን የታመሸ ትላለች። ቀን ቀን ስራ ስትውል ማታ ማታ ደርስ ስትል ለኔ ጊዜ አልተሰጠኝም ትላለች። ሱብሃንአላህ። ግን የሚገርማችሁ ልጅ አላህ ሱብሃነሁ ወተዓላ ሲሰጣት አንድ ነገር ሲፈጠር ወዲያው ስልክ ነው። እኔ ሀይድ ላይ ነኝ አሁን ምን ማድረግ ይጠበቅብኛል? ቁርአን መንካት እችላለሁ መቅራት እችላለሁ ወይንስ አልችልም? ሰላት ላይ ያለው እንደዚህ ሆንኩኝ ሰላቴ ትክክል ነው ወይንስ አይደለም? ጃሂል ብኑ ጃሂል። አታውቅም የማወቅም ፍላጎትም የላትም። ከእንደዚህ አይነት እስኪ ሁላችንን የሚጠብቀን ያ ጀማ አላሁ ስብሓነሁ ተዓላ ከእንደዚህ አይነት ሴት አላህ ይጠብቀን። እሺ ወሳሒበትህ ወበኒህ። ወሳሒበትህ ወበኒህ ማለት ከልጅም ሊኩል ምርኢን ለእያንዳንዱ ሰው ሚንሁም ከእነሱ መካከል የውመኢዚን በዚያን ቀን ሸእኑን አይ ቀድየቱን ምን አለው? ቀድያ ብሎ ማለት ምን ማለት ነው? ሸእኑን ጉዳይ አለው። ዩግኒህ አይ ዩሽግልሁ በቃ ቢዚ የሚያደርገው የሚያሳስበው የሆነ የራሱ ጉዳይ አለው። ሊኩል ምርኢን ማለት ለእያንዳንዱ ሰው ሚንሁም ከእነሱ መካከል ለእያንዳንዱ ሰው የውመኢዚን በዚያን ቀን ማለትም በቂያማ ቀን ሸእኑን ጉዳይ አለው የሚሸሽበት የራሱ የሆነ ጉዳይ አለው። ይግኒህ በቃ የሚያሳስበው የሚያስጨንቀው የራሱ ጉዳይ አለው። ኩሉ ኢንሳን ሙሽተግሉን ቢነፍሲህ ላ የንዙሩ ኢላ ገይሪህ እያንዳንዱ ሰው በራሱ ነገር ቢዚ ነው እንጂ ለማንም የሚያስብበት ጊዜ የለው። በዱንያ ላይ እያለ ያ ጀማዓ አውሮፓም ያለ ይሁን አሜሪካም ያለ የትም ቦታ ላይ ያለ እምለፋው ይላል እምደክመው ይላል ላቤን እማንጠፈጥፈው ይላል የኔን ህይወት ከዚያም አልፎ ተርፎ ደግሞ የምሳሳላቸውን የቤተሰቦችን ህይወት ለመቀየር ነው ነው አረ እንዴ ይህ እንግዲህ የመላው የምስራቅ አፍሪካ ችግር ነው። ይሰደዳል፣ ይወጣል፣ ከሀገሩ ለቆ ይሄዳል። ለምን ሲባል ቱ ቼንጅ ላይፍ ህይወቱን ለመቀየር ራሱን ለመቻል ራሱን ከቤተሰብ ሸክም ለማላቀቅ ነው። መጀመሪያ ነጥቡ አላማውና ግቡ እሱ ነው። ሁለተኛ ሲባል ደግሞ የእናቴን የአባቴን የወንድሜና የእህቴን በአጠቃላይ የመላው ቤተሰቤን ህይወቴን መቀየር እፈልጋለሁ። ይህ ቅድሚያ የሚሰጠው ነው። ምክንያቱም ህዝብ ራሱን ወዳድ አይደለምና ነው። ለሱም የሱ አካል ለሆኑትም ቤተሰቦች ያስባል፣ ይጨነቃል፣ ይቆረቆራል፣ ስቅስቅ ብሎ ያለቅሳል። አይደለም እንዴ? ከሚያገኘው ያካፍላል፣ ከሚበላው ያጎርሳል፣ ያጠጣል። ይህ እንግዲህ ሐቅ ነው በዱንያ ላይ እያለ። ወላኪን በዱንያ ላይ እያለ ሳክሪፋይስ የሚያደርግላቸው ምኑን? ገንዘቡን። በዱንያ ላይ እያለ ለልጆቹ ሳክሪፋይስ ያደርጋል ምኑን? ገንዘቡን። አልፎ ተርፎ ደግሞ ህይወቱንም ሳክሪፋይስ ሊያደርግ ይችላል የሰው ልጅ። እስኪ እሰቡት፣ እስኪ በደንብ አስተውሉት። ቤት ውስጥ እየተቀጣጠለ አንተ ወይንም ደግሞ አንቺ ከቤት ውጭ ብትሆኝና ቤትሽ ውስጥ ደግሞ ቤትህ ውስጥ ደግሞ ቤተሰብ ቢኖር የልጅ የደም ክፋይ የሆነው ልጅ ቢኖር እንዲያው ምትችል ይመስልሻል ወይንም ደግሞ ምትችል ይመስልሃል? ህይወትን አጥፍተሽዋል። ይህንን ያክል ሳክሪፋይስ እስከ ማድረግ ደረጃ የምደርስበት ሁኔታ ይፈጠራል። ምክንያቱም ስታቢሊቲ የሚባል ወይንም ደግሞ የውስጥ መረጋጋት የሚባል ከዛ በኋላ ይመጣል። እነሱን ለማዳን ምን ያክል ጥረት አድርገሃል፣ እነሱን ለማትረፍ ምን ያክል ጥረት አድርገሃል የሚል ውስጣዊ ስነ ልቦናዊ የሆኑ ችግሮች ይመጣሉ። ትረበሻለህና ነው። ይሄ ሁሉ ግን በዱንያ ላይ ብቻ ነው። ይሄ ሁሉ በዱንያ ላይ ነው። በአኼራ ላይ ግን ነፍሴ ውጪ ነው፣ ሽሽት ነው። ضاحكة ሶሪ ውጁሁን የውመኢዚን፣ በዚያን ቀን ውጁህ ጀምዑ ወጅህን፣ ወጅህ አንድ ፊት ሲሆን ውጁህ ከሆነ ደግሞ ፊቶች ነው። ውጁሁን ፊቶች አለ። የውመኢዚን በዚያን ቀን ፊቶች ይሆናሉ። ምን ይሆናሉ? ፊራህ። አዎ ሙስፊራህ የምትለው ቃል አይ ሙሽሪቀቱን ወሙተሀሊለቱን፣ አብሪና አንጸባራቂዎች ይሆናሉ። ሊአነሃ ውጁሁ ልሙእሚኒን፣ ምክንያቱም ምንድን ነው ከተባለ የሙእሚኖች ወጅህ ነው ማለት ፊቶች ናቸው። ቱስፊር አማ ፊ ቁሉብህም ሚነ ሱሩሪ ወልኢንሽራህ፣ ምንድን ነው ፊታቸው የሚያበራው፣ ምንድን ነው ፊታቸው የሚያንጸባርቀው ከተባለ ከውስጥ ካለው የቀልብ መረጋጋትና ደስታ ነው። ضاحكة ነዓም ምንድን ነው ضاحكة ضحكة ከሚለው የመጣ ነው አይደል እንዴ? ሳቀ እንደማለት ሲሆን እዚህ ጋር ፈገግታ የተሞሉ ናቸው ነው። ضاحكة አይ ሙተበሲመቱን ሙተበሲመቱን ማለት በፈገግታ የተሞሉና ሙስተብሽረቱን በሐሴት የተሞሉ ሆነው በደስታ የተሞሉ ሆነው ይቀሰቀሳሉ። ድምጻችሁ ጠፋ። ድምጽ ሲጠፋ ነው ምስል ሎቢው ላይ ምንም ካላየው ቀጥ ነው በቃ አላችሁ። አይ ሀረ ምን መሰለ፣ ያው የዲያስፖራ ተማሪ ታውቃለህ አይደል እንዴ? ለዛ ነው ማለት አልጋው ላይ ጋደም ብለው ስለሚያዳምጡ በዛው እንቅልፍ ወስዷቸው ከሆነ ላረጋግጥ ነው። አንዳንዱ በዛው ሸለብ ያደርጋል። ገብቷል? አዎ እሱ ልክ ነው። እንዲያው ጀዛክ ያለ አንተ ነህ በቃ ሐቁን የምታፈረጠርጥልኝ እንዲህ አድርገ ልክ ልካቸውን ንገርልኝ እንጂ አልሆነ። አዎ እንደዚህ ነው፣ ጋሻ መሆን አለብህ አንዳንድ ጊዜ። እሺ ضاحكة እንዳልኳችሁ ضحكة ከሚለው የመጣ ሲሆን ضاحكة ማለት በፈገግታ የተሞሉ ሆነው፣ ሙስተብሽራህ ብሎ ማለት ደግሞ በደስታና በሐሴት የተዋጡ ሆነው ይቀሰቀሳሉ። እነዚህ አንደኛዎቹ የሰው ክፍሎችና ዲቪዥኖች ናቸው። ሁለተኛ ወውጁሁን፣ ውጁህ አሁንም ደግሞ አለው ጀምዑ ወጅህን፣ ወጅህ አንድ ፊት ሲሆን ውጁህ ማለት ደግሞ ብዙዎች ናቸው። ወውጁሁን እንደዚሁም ፊቶች አሉ። የውመኢዚን በዚያን ቀን አለይሃ በፊቶቻቸው ላይ ምን አይነት ነገር ይፈጠራል? ገበራህ አይ ሸይኡን ከልጉባሪ አልጉባር ማለት ታውቃላችሁ፣ አቧራ ወይንም ትቢያ ማለት ነው። ወውጁሁን የውመኢዚን፣ ስለዚህ በዚያን ቀን ፊቶች ይሆናሉ። አለይሃ በእሷ ላይ ሲል በፊቶች ላይ ይሆናሉ። ገበረቱን አይ ትቢያ የለበሱ ይሆናሉ፣ በአቧራ የተሸፈኑ ይሆናሉ። ተርሐቁሃ ቢማዕና ተግሻሃ፣ ትሸፍናታለች፣ ትከልላታለች። ፊታቸውን የሚከልለው ፊታቸውን የሚሸፍነው ምንድን ነው? ቀተረቱን ማ ማዕና ቀተረቱን፣ ቀተራህ ቢማዕና ዙልመቱን። አዎ ጥቁር ነገር ይሸፍነዋል፣ ጥቁር ነገር ይሸፍነዋል። ስለዚህ እደግመዋለሁ ከላይ ጀምሬ፣ ወውጁሁን የውመኢዚን በዚያን ቀን ፊቶች ይሆናሉ። አለይሃ በዛች ፊታቸው ላይ ገበረቱን ትቢያ የለበሱ በአቧራ የተሸፈኑ ይሆናሉ። ተርሃቁሃ አይ ተግሻሃ ይሸፈናሉ ፊቶች። ቀተረቱን በጥቁር ይሸፈናሉ። ኡላኢክ እነዚህ ደግሞ እኮ አለ አላህ ሱብሓነሁ ወተዓላ ሁም ሃኡላኢ ለዚነ የዕሉ ውጁሁሁም ጉባሩ ዙሊ፣ እነዚህ የውርደትና የርክሰት የሆነውን ትቢያ ለብሰው የሚቀሰቀሱት ሁም፣ እነሱ እኮ አልከፈረቱ ከሃዲዎች ናቸው። الذين لم يؤمنوا بالله وبما جاء به الأنبياء بأ الله يعلم أنبياء وشنا ملك تنيو وشزوت يمتوتن ملك يالتك أبلو تسووش اتا فانتانو الفجرة ما معنى الفجرة هم الذين تجرؤوا على محارمه بلتاتشوال عمس أن يوشن دمالتنو الله سبحانه وتعالى إرم يادرقو النقر تدافرو يتعصون دمالتنو عمس أن ياسيب بال يا الله اندمبر الله إرم يادرقو الله كل كل يادرقو بمدافر يتعصو أين تسوشناتشو عمس أن يوشناتشو أقديه سورة عبس باتشرو إنني مثل عالك لا يجمريك على يترقواميون بتشاء دقم الله تشوالو كزاري وجمرو مالتينو قتل الإنسان أي أهلك الإنسان يسولي جكول اتفات تدارقة ما أكفره لكهدت عندز يوم دمو لكفر مدارقو يميدن كنوالي الله سبحانه وتعالى من أي شيء كم النقرنو خلقه يفتروس كم النقرنو من نطفة أي خلقه من نطفة الماء القليل نطفة بلو مالت ماء القليل نو كتبتا فتروا فقدره اندزيهم متنو متنو سيبال يتلايو يهيوت اودتوچن متنو انديال فادرقو فترونو ثم السبيل كزيان بوالا ثم الطريق من قدن يصره قراد الرقلت من قدن قراد الرقلت مالت قنا كناتو ما سن بميل ليبت ساعت بدن بمايت بدن بمادامت بدن بنقروچن مقنزب سايچن ودناتو تطوش بتشاعت تقطو راسون يميك اللببت المنقد تفترو يبوهن ملكو استمرو خلتنا فلاحنا نجاع يمياقن يببت الملك بالسولاي بمورد حقا اندياوك عدر رقونو ثم اماته كزيان بوهلا لموت دار فاقبرو اي جعله مدفونا يتكبر عدر رقو ثم اذا شاء اي ثم اذا اراد كزيان بوهلا السوبة فلقو ساعت انشره أي بعثه كسك أسو كلا تأين تنككنو يكوتب لما يقضي أي لا يفعله ما أمره أي ما قدره الله يوسنو نساني قزيو قال درسا منا على درقم وينم دمو يسوليج بسولاي قديتا يتدرقو بات النقروج تكباراوي على درقم بولت ملكو ترقمانو الفنان فلينظر الإنسان يسولج الملكة إلى طعامه ودى مقبوتشو ودى كاللوي الملكة أنا صببنا الماء صبا أنا أنزلنا الماء تنزيلا أو إنيا وهان موردا أو ردا ثم شققنا الأرض شقا كزيانبوها لا مدرن بتلايوبك أيوش عند التسنتك أدرقن فأنبتنا فيها بوسطام أبكالن حبا اهلا ابكلا وعنبا ويننم ابكلا وقضبا ارتب سارنم ابكلا وزيتونا زيتوننم ابكلا ونخلا يتمر زنبابانم ابكلا وحدائق اي جمع حديقة وهو البساتين ياتكلت سفراوچنم ادرقن غلبا اي كثير الاشجاري بإصواتي تجأنا النقو يهونتنم ياتكل تسفراوچن أدرقن وفاكهة اندزيوم دقمو آتكل توچننا وأبا اندينو نبات معروف عند العربي ترعاه العبل قملوچ يميقطوت عينت بوك عيانو قملوچ يميقطوت عينت قطوشنو قلبا اندمالتنو متاعا لكم يهلو يهونو لن نانتمتاك أميانو ولي أنعامكم لا أنسساتو تشاتشوم فإذا جاءتي بمتات قزي ما على الصاخة التي تصخ الأذاني ياتي جورون يمتادن قروا عدن قوالي چوهت بمتات قزي من كستال يوم يفر المرء أيان داندو سو يششال من أخيه كون دمو يششال وأمه كاباتو مشكناتو يششال وأبيه اندزيوم كاباتو وصاحبته بمعنى وزوجته كمستنا كبالبيتو وينم وبنيه كالجو ششان لمن لكل امرئ ليان داندو سو منهم كالنسو مكاكل يومئذ بزيان كان من اللو شأن أي قضية قد اللو يغنيه أي يشغله بزيم يادرقو راس يم يساسلو بزونا قرى اللونو وجوه يومئذ بزيان كان في توجهنا اللو مصفرة أي مشرقة مالت يم يابرنا يم ينسبرقو يهنا اللو ضاحكة بفققتا يتملوه نو مستبشرة بدستا يتواتو يهنا اللو ووجوه يومئذ بزيان كان في توجه اللو عليها غبرة بلا يتشو لا يتبعنا أبارا يلبسو يهنا اللو ترهقها اندزيو مشفنات الفتاتشون قطرة أي ظلمة وسواد أو سلمة يتشفن ويهنا اللو أولئك النزعكو هم النسو الكفرة كعدنا الفجرة أمس إن يتشناتشو إنني مثل الباجر سورة عبس انقدي يا جماعة جزء عمل لنجرس تنش نكرن يالتصفى تشو ترقوم كالة يالتردى تشو تنسى حساب كالة متأيك إيجالان كتمارنو إرئس سان نوطع.